فإن لم تفعلوا ይላል ይሄን ነገር እንግዲህ የተሰጣችሁን እድል ተጠቅማችሁ ለውድድሩ ባትረባረቡ ወለን ተፈአሉ ልታደርጉም አትችሉምና ይላል ሰለፈን ሐከም አላህ Subhanahu Wa Ta'ala እና የሰጣችሁን እንግዲህ የውድድር ጥሪ ተቀብላችሁ ያለ የሌለ ኃይላችሁን አስተባብራችሁ የሙሐመድን ቁርአን የመሰለ አንድ ምዕራፍ እንኳን ለማምጣት ማትሞክሩ ከሆነናችሁ እንደማትችሉ ማቃለሁና ይላል አያይዙ ከወዲሁ እና ለነገሩ ነው እንጂ ጥያቄውን ያቀረብኩት ውሸታችሁን እንችላለን ብትሉም እኔ ከወዲሁ እንደማትችሉ አቃለሁ ፈይለም ተፈአሉ ባትሰሩ ወለን ተፈአሉ እርግጥም ማትሰሩትምና ይላል አላህ Subhanahu Wa Ta'ala ያ ከሆነ ምንድን ሆነ ውጤቱ ተሸነፋችሁ ማለት ነው ከተወሸነፋችሁ ደግሞ ሰው ተተሸነፈ በኋላ መፈራገጥ መላላት ነው ስለዚህ ፈተቁና ረለቲ ወቁዱሃ الناس والحجارة እና አደገኛ የሆነች ሰዓት አለ ለእንደናንተ ያለ አመጸኛ የጀሃነም ሰዓት ማለት ነው ያቺ ሰዓት ማገዶዋ ዛሬ እናንተ እንደምታቋት ሰዓት እንጨት ወይም ዘይት የተለያዩ ነገሮች ሳይሆን በቀጥታ የሰው ልጅ ነው ማገዶዋ የእናንተ ቢጤ የሆኑ ትቢተኞች ማለት ነው እና ያቺን ሰዓት ተጠንቀቋት ይላል ያቺ ሰዓት ማገዶዋ الناس والحجارة ሰውና ድንጋይ ነው ይላል ሰውና ድንጋይ ማለት ሁለት አይነት ትርጉም አለው ድንጋይ የሚለው አንደኛ ክብሪት የሚባል እሳትን የሚያግም የሆነ ልዩ ድንጋይ አለ ያንን ድንጋይ ይጥልበትና ጀሃነም እሳት ላይ አንድ ሲጉር የሰው ልጆች እንደገና በገፍ ይጨመራሉ ማለት ነው ማጋሚያ እሳቱን ማበርቻ የሆነ መድኃኒት ነው ማለት ነው ሁለተኛው እናንተ አምላክ ወይም ማዳ አምላክ አስተራቂ አስተዋቂ ያላችሁ የምትደረድሯቸው ቁሳቁሶች ጣዖቶቻችሁ አብዛኛዎቹ ከድንጋይ ነው የሚሰሩት ስለዚህ እነዛ ድንጋዮች እናንተ ሊያድኑ ቀርቶ እናንተው ጋር ነው እነኩም አታዕቡዱነ ሚዱንላ ሐሰቡ ጀሃነም አይደለም ይለው እና ጌቶቻችሁ ጋራ ሁላችሁንም አግበስብሽ ጀሃነም እንዳልጨምራችሁ መጠንቀቅ አለባችሁ ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ክብራችሁን የምትጠብቁ ከሆነ በስርዓቱ ውድድሩን መወጣት ትችላላችሁ በቀላሉ ያለ ምንም ግርግር አሸናፊ መሆን እድላችሁ ነው ተሰጥቷችኋል ይሄንን ማታደርጉ ከሆነ እንደማታደርጉና እንደማትችሉ ማውቃለሁ ማጥን ይሄንን ታልቻላችሁ አደብ ገስታችሁ ሽንፈታችሁን ተቀብላችሁ ከሱ ጋር መተባበር ነው የሚጠበቅባችሁ ይሄንና እናደርግም ካላችሁ ሶስተኛው አማራጭ ምን ይሆናል ሲኦል ናት ጀሃነም ናት የምትጠብቃችሁ አምላኮች ጋራ አውርጃ አጉራለሁ ወይም ክብሪ የሚባለው እንድንጋ መጀመሪያ አግምና በዛ በጋ መሳት ላይ እናንተ እንድትጨመሩ ትደረጋላችሁና ይሄን ወቁ ይላል ወዒደት ለልካፊሪን እና እቺ በጣም አሰረኛ የሆነ ከባድ ሰዓት ለእናንተ ቢጤ ከሃዲዎች ነው የተዘጋጀችው ለሌላ አይምሰላችሁ ይላል ማን እና ለልካፊሪን ቢላሂ ወሩሱሊ ወልሙሽሪኪን ቢዒባደቲ ባላህና በመለክተኞቹ የሚክዱ በሱ ያልሆኑ ነገሮችን የሚያጋሩ የሆኑ ተጓራ ዘለሎች ሁሉ ይቺ ሰዓት ተፈጥራ ተዘጋጅታ ተጠብቃቸዋለና ለዛ እንዳትጋለጡ ከወዲሁ ጠንቀቅ ማለት አለባችሁ ይላል ማለት ስለዚህ እንግዲህ ለተናንቶቹም ለዛሬዎቹም ለነገዎቹም ነው አላህን ማስጠንቀቂያ የሰጠው ማንኛውም ሰው ተውሂድ ካልታጠቀ በስተቀር ከጀሃነም ማምለጥና ለጀነት መብቃት ዘበት ነው እና ሁሉ ጥሩቅ መስዱዲያቱን ኢላ ጥሩቅ መሐመድ ኢብኑ አብዱላህ ሶለዋቱላሂ ወሰላሙ አለይ ነጃል ውጣ ያለ ሰው ለራሱ የሚያስብ ሰው ማንኛውም ነጃ መውጫ መንገዱ ሁሉ ተዘግቷል አንድ መስመር ብቻ ነው ያለው ወምንድነው እትባዑ መሐመድ አለ ተውሂድ አልኻሊስ ለኩም ረብኩም ሚርህመቲ ወይሁይ ይያለ ነው አላህ Subhanahu Wa Ta'ala እና ይሄንን እንግዲህ መለኮታዊ ጥሪ በአቅንነት ተቀብለው እነዛ ያመኑ የሆኑት ወገኖች እነዛ እንደሚኖሩ አውቃልና እነዛን አማኞችን የጌታቸውን ጥሪ ተቀብለው በተውሂድ ጎዳና ለመጓዝ የተዘጋጁትን አብስራቸው ይላል አላህ ምክንያቱም አመጸኞችን ሲዝትባቸውና ሲያስጠነቅቃቸው አማኞቹስ ምንድነው ውጤታቸው ማለት እንደሚነሳውቆ ለካሃዲዎቹ ጀሃነም ተደግሷል አለ ለአማኞቹ ደግሞ ብስራት ንገራቸው ሃኒ አለኩም እንኳን ደስ ያላችሁ እንኳን የቀናችሁ እናንተ የጌታችሁን ጥሪ ተቀበላችሁ ተውሂድን በአግባቡ በመከተላችሁ ትልቅ ሽልማት አላችሁ ብለ አበስርልኝ ይላል ና አለዲና አመኑ እነዚህ በስራት የሚገባቸው እነማናቸው አመኑ بكل ما يجب الايمان به ሊያምኑበት በሚገባው ቁም ነገር ሁሉ ያመኑ ማለት ነው አመኑ بالله ورسله وكتبه واليوم الاخر والقدر خيره وشره አጠቃላይ ቢማ هو مكتوب في كتاب الله سبحانه وتعالى وسنه رسوله የመጣውን ሁሉ ሰማን ወጣ ብለው የተቀበሉና የተከተሉ የሆኑ ሰዎች እነዚህ የጌታ ብስራት ይድረሳቸው ማለት ነው። ይሄንን እምነት ደግሞ በቃልና በስሜት ብቻ ሳይሆን የተቀበሉት ወአሚሉ ሷሊሃት በዚህ በመመሪያቸው የመጣውን የተዛዛት መልካም ስራ የተባለን ሁሉ واجب የሚሆን ሱና ያንን ያከናወኑ አላህ ያዘዛቸውን ኸይር ስራ ባላቅማቸው ሁሉ የከወኑና የስራ ላይ ያዋሉ ከሆኑ እናንተ እድለኞች ናችሁ አይዟችሁ የዘላለም ጽድቅ ለእናንተ ናት ብለህ አበስራቸው ይላል ከነሱ ያድርገና እና ይሄ ነው መጀመሪያ ኢማን ወሳኝ ነው ኢማን ተውሂድ መስተካከል አለበት ተውሂድ ከተስተካከለ በኋላ ኢባዳ የተውሂድ ማረጋገጫ ነው መሰረቱ ዋናው መሰረት ድንጋው ተውሂድ ነው ማለት ነው አምልኮት ከአላህ ጋር ሌላ ነገር የምታወላውለው ነገር ካለ ለምን 80 ዓመት አትሰግድም ደዋጋ የለም የመጀመሪያው ተውሂድ ነው ማለት ነው ያንን ኢማንህን ካጣራህና ተስተካከልክ በኋላ ወአሚሉ ሷሊሃት ሁለተኛው ነጥብ ነው ይመጣል ማለት ነው ያንን ያመንከበትን ነገር የተውሂድ ምን ያዛል አምስት ወቅት ሶላት መስገድ አለብህ ይላል ጾም ረመዳን መጾም አለብህ ይላል ሐጅን የዘካት መክፈል አለብህ ይላል ሐጅ ማድረግ አለብህ ቢረል ዋሊደን ሁቁቁል ጃር ይመጣል ደረጃ በደረጃ ማለት ነው ያ መጀመሪያ ላ ኢላሃ ኢላላህ በልብ ታሰረትክና ከአላህ ሌላ ያለ ነገር የሚጎዳ የሚጠቅም የሚሾም የሚሸር ምንም ነገር የለም ብለቀጥ ታልከ በኋላ ቀጥለ ደሞ አላህ ያዘዘህን ዒባዳዎች ሁሉ ግዚ ያለማሳለስ እድሜ ልክህን ማከናወን ይተበቅብሃል ማለት ነው ከዛ አልፈ ሙስተሐባቱን ጭምርት ደሞ የበለጠ ጌታ ጋር ለመቃረብ ትሰራለህ በአንጻሩ ደሞ የተከለከልከውን ትከለከላለህ ምክንያቱም አንድ ሰው የተከለከለውን ነገር ካልተከለከለ ኢባዳ ብቻ ቢያደርግ እየገነባ እንደሚያፈርሰው ነው የሚሆነው ማለት ነው። ለምሳሌ ለሊት ሰግድ ያድርሃል ፈጅርም ጀማዓ ሰግደሃል አሁን ወጣ ብለህ ሪባ የምትጋፍፍ ከሆነ አፈሰርከው ማለት ነው። ነፈዘኑ ቢሐርብ ሚን አላህ ጋር ጦርነት ከፈት ጧት ጌታዬን አንተ ነህ ይላል ተገዝተው ነበር ወደ ባንክ ቤት ሄደህ ግን 300 400 ብርህን ዘልቀ መጣ በሪባ ማለት ነው። ምኑ ላይ ነው ኢባዳ ያደረከው? የጧቱን ኢባዳ ሽረኸው አሁን እኔ አንተ ጋር ጦርነት ፈልጋለሁ ብለ ጠበንጃህን መዘዝክ ማለት ነው። ፈዘኑ ቢሐርብ ሚን አላህ ይያለ ነው። ስለዚህ ማፍረስ የለብህም። አንዴ ኢባዳ ስታደርግ ጸረ ኢባዳ የሆኑትን ነገሮች ተቃራኒ ነገሮችን መጠንቀቅ አለብህ ማለት ነው። እንዲህ አይነት እንግዲህ እምነት የተሳካ ከሆነ ለእንዲህ አይነቶቹ ምን አይነት ብስራ ነው የሚሰጣቸው? አነ ለሁም ጀናት ለእንዲህ አይነቶቹ ሙእሚኖችና ሷሊሆች አላህ Subhanahu Wa Ta'ala የዘላለም ጽድቅ ጀነተ النعيمን ዘደግሶላቸዋል ይላል ማለት ነው። እና ጀነቱ የተለያየ እንደሆነ ብዙ እንደሆነ ይገልጣል ዘላይ ጀነት አይደለም አንድ ከሆነች ጀነት ነው የሚባለው አሁን ጀናት ነው የሚለው። ጀናት ማለት በርካታ የሆኑ አትክልታማና ለምለም አገሮች ተዘጋጅቶላቸዋል እንዲህ አይነቶቹ አገልጋዮች ይላል። ጀነተ النعيم እንግዲህ ጀነተ الفردوس ለጀነተ الخلد የተለያዩ ስሞች አላቸው በውስጥም ስትገባ ደግሞ ጸጋቸው ስፍር ቁጥር የሌለው ነው አይነቱ ማለት ነው። የዛ አይነት እንግዲህ የተሳካና የተሟላ ሁሉ ነገር የሰመረና ያማረ የሆነ የዘላለም ሞት መጣመም ማርጀት መባረር መወንጀል የሌለበት ዲያው ያለቀ አገር ተዘጋጅቶላቸዋል እንዲህ አይነቶቹ አማኞች ይላል። ተጅሪ ሚንታቲ አልአንሃር ሚንታቲ ቁሱሪሃ ወአስጃሪሃ ከህንፃዎቻቸውና ከቀሱራቻቸው ወይም ከአትክልት ዛፎቻቸው ስር የተለያዩ ጅረቶች የሚፈልቁባቸውና የሚሰራጩባቸው ይላል። አትክልታቸውን የሚመግበው ውሃ በየአቅጣጫው ይሰራጫል ማለት ነው። የህንፃ ይሄ ከሆነ ዙሪያው በግራ በቀኝ ቧንቧ መዘርጋት አያስፈልግም። አላህ በቁድረቱ የፈለከው የመጠጥ አይነት فيها انهار من عسل انهار من لبن لم يتغير وانهار من خمر لذة للشاربين በየአይነቱ ጣፋጭ ተባለ ሁሉ እንደወንዙ ሃይ ጎርፋር ዙሪያውን ማለት ነው። እኔን ተጣኝ ያለ ያባብላል የዛ አይነት አገር ተደግሶላቸዋል ብለህ ንገራቸውና አብስራቸው ይላል። ኩለማ ሩዚቁ ሚንሃ ሚን ተመራ በዛ በጀነታቸው ውስጥ ከተገኘው ሰብል ማንኛውንም የምግብ አይነት በተቸሩ ቁጥር ይላል ሪዝቀን ለነሱ ሲሳይ እንደሆን በሚታዘዝላቸውና በሚመገቡ ጊዜ قالوا هذا الذي رزقنا من قبل سبحان الله كائنته بذات يتنسى يدناغراچوال የበሉትንና የጠጡትን ገና ያልሞከሩትንና ያላወቁትን ይደበላልቀባቸዋል አይነቱ ብዛት የተነሳ ማለት ነው። እና በመልኩ ተመሳሳይ ተቀራራቢ ነው። ሲበላ ግን በመዓዙና በጣሙ ይለያያል ማለት ነው። እና ያንዱ አይነት ብቻ የተለያየ መዓዝና የተለያየ እንትን አለው። ያ ነገር እንግዲህ የተወሰነ ክፍል አምጥቶ አሁን መጋቢዎች ያስተናጋጆች አመጡና ይመግቧቸዋል። ያንደ ተነሳ ደግሞ ብዙ ሳይቆይ ሌላ ምግብ ይዘው ይመጣሉ። ከበይታው ዛሂሩን ሲያውት ቀድም የበሉት አይነት ይመስላቸውና هذا الذي رزقنا من قبل አሁን እኮ የበላነው ይሄ አይነት አይደለም እንዴ እንዴት ደግሞ መጣ? አስተናጋጆቹ የተሳሳቱ መስሏቸው ማለት ነው። እና እንደ የቀደም ብለ የተሰጠና አይነት ምግብ ነው እኮ አሁን የመጣው ይላሉ። የዛ ጊዜ አስተናጋጆቹ ምን ያሉ? ያ ሰይዲ ذوق ይላል قبل ان تحكم መጀመሪያ ቀመስና ከዛ በኋላ አስተያየት ትሰጣለህ። እንዴት አድርገህ ዝም ብለህ ሳታውቀው ወስጥ ያለው ማዓዝ ሌላ ነው፣ ወስጥ ያለው ነገር ሚስጥር ሌላ ነው፣ ቀድም የበላው ሌላ ይሄ ሌላ፣ ይሄን ያ መሆኑና ለመሆኑን የምታውቀው ስትቀምሰው ነው ይላል። ወነቱም ሲቀምሰው ጣትም ያስቆረጥም ነው ማለት ነው። ጭራሽ ታይቶ ተሰምቶ የማይታወቅ አሁንም ቆጥሎ ሲመጣ ሌላው ደግሞ እንደዛ ነው። ሁልጊዜ እየታደሰ ነው የሚሄደው ማለት ነው። هذا الذي رزقنا من قبل ከአሁን ቀደም የተሰጠን ያ አይደለም እንዴ? አሁን እንደገና የፊተኛው ሳይጎድል ሌላ ለምን መጣ ብሎ ሊከራከሪ ሞክራል ማለት ነው። ይሄንን ቢሉ አይፈረድባቸው ማለት ለምን? ወኡቱ ቢሂሙ ተሻቢሃ ዘሱራው ተመሳሳይ ሆኖ ስለመጣ። እንግዲህ ዑልባው አንድ ተመሳሳይ ሊሆን ይችላል፣ በውስጡ ግን የተለያዩ ምግቦች አሉ። እነሱ ተመሳሳይ ሆኖ ስለመጣ ቅድም ያዩትና ያወቁት አሁን ደግሞ የመጣ መስሏቸው ቅድም የተሰጠን ምግብ ብለው ቢናገሩ አያስገርምም። የኛ የመስተንግዶአችን ብዛትና ስፋት ነው እንደዚህ ያደናገራቸው ይላል ማለት ነው። ወለውን فيها ازواج مطهره እና በዚህ መልኩ እንግዲህ የሰፈር ቁጥር የሌለው የምግብ አይነት የመጠጥ አይነት ሁሉ ነገር ወደ ውስጥ የሚጠሉ ከተመገቡ በኋላ አንድ ሰው እንግዲህ ምንድነው የሚፈልገው? ከዛ በኋላ ተቃራኒ ጾታ የደስታው ተካፋይ ያስፈልጋል፣ ሴት ከሆነ ወንድ፣ ወንድ ከሆነ ሴት። እና ከዛ በኋላ ደግሞ ንጹሃን የሆኑ ባለቤቶች ለነሱ ተዘጋጅተውላቸዋል ይላል። ንጹሃን የሆኑ ባለቤቶች በዱንያ ያሉ ሴቶች የፈለገውን ያህል ንጹሃን ለመሆን ይሞክራሉ፣ ግን እንደሚፈለገው ሊሆኑ አይችሉም ማለት ነው። ተፈጥሯቸው ራሱ አይፈቅድላቸው። የመጨረሻ ንጹሃን ሴት የሚገኘው ጀነት ብቻ ነው። በዱንያ ሴቶች የፈለገውን ያህል የጥዳታቸው የውበታቸው የቁንጅናቸው ጉዳይ ያሳስባቸዋል። የፈለገችው ጎስቋላ ደሃ እንኳን ብትሆን በራሷ ዙሪያ ነው የምትሽከረከረው ለባሏ ተውባ ለመታየት፣ ግን አይሳካላትም። የፈለገውን ያህል ብትሆን አረካም ማለት ነው። ግን በዛ የጀነት ሴቶች ግን በተፈጥሯቸው ሳይጨነቁ ምንም ሳይሉ በቀላሉ እንከን የሌለባቸው ነገሮች ናቸው። እና ድክመት ይንጣ ቢባል አይመጣም እነሱ ዘንድ ጭራሹን ማለት ነው። ንጹሃን ናቸው። ዛሂራቸውም ባጢላቸውም ፍጹም የሆኑ ንጹሃን ናቸው። የነዚህን አይነት ሴት ባለቤቶች ነው ምድራቸው ኢላላ አላህ Subhanahu Wa Ta'ala። እንግዲህ የዛሂር በዱንያ ሴቶች ለምሳሌ ብታይ ልብሳቸው ይቆሻል፣ ሰውነታቸው ያልበዋል፣ እንደገና የወር አበባ ይመጣል፣ ሽንት ይመጣል፣ ንፍጥ ይወጣል፣ ስንቱ ጉድ ነው። ያ ሁሉ ነገር እንግዲህ ተስር ተስር ያው ዘመቻ እየተደረገበት ነው ያለው ማለት ነው፣ ጉድለት እንዳያስከትል። ግን እዛ ላይ ምንም ነገር የለም። አንተም እንደዛው ነው መቼም፣ ሴቶችም ብቻ አይደለም። ደግሞ ባጢናቸው ደግሞ የበለጠ ነው። ሴቶች ብዙ ጊዜ ያው ዛሂሯ ውብ ሁናት ያበቃ እሾክ የሆነ ሴት ያጋጥማለች አይደለም እንዴ? ስትገባ ስትወጣ ምትጎነትል ምታዋርድ፣ አንተን አላህ ፈርዶብኝ እንዳ ተሸክሜ ሁልጊዜ ገልቱ በአንተ አፍሬ እያለች ሰቆቃ ምታበላት ሴት አለች። እንደዛ የለም። አንተን ገና ስሜት ግን አዳምጣ እንዴት ላስደስተው የሚል ብቻ ነው ፍቅሯ እንጂ አንተም በምንም አይነት የሚያስቀይም ነገር ዑሩበን አጥራባ ይላል ሌላው ቦታ ላይ። ይሄ እንግዲህ ዛሂሩን ባጢኑም የተሟላ የተዋበ ያ እንደው ጫጉላ ማለት ያችና ተላገኛ ሰው ማለት ነው። ሙጧራ ወሁም ፊሃ ኻሊዱን ከዛ በኋላ እንደዚህ የተሟላ የተዋጣ ሁሉ ነገር የተሳካ እድል ከተጀመረ በኋላ ምንድነው የሰው ልጅ ስጋቱ? ዱንያ ላይ ከሆነ በዚህ መልክ ዘላለም ሊኖር አይችልም አይደለም እንዴ? ፈልገው የተዋጣለት ቢሆን ሀብት ካለው ሀብቱ ነገ ይከስራል። ያ ቁንጅና ትንሽ 20 አመት 30 አመት ከቆየ በኋላ ይረግፋል። ከዛ የተለያዩ ጉስቁልናዎች ይመጣሉ። ባለ መልክ ሊከተል አይችልም። በመጨረሻ ሞት መጥቶ ይበታተናል ማለት ነው። ያ እንዳይሆን ደግሞ ሌላ ዶማን ሰጠው። ወሁን ፊያ ኻሊዱን ሁሉ ነገር ከተሟላና ከተሳካ በኋላ በዛች በጀነተ ነዒም ውስጥ ዘላለም ደስታቸውን እየቀጩ ሙዋሪ ዘውታሪዎች ናቸው። መታመም የለ፣ ማርጀት የለ፣ መወንጀል የለ፣ መታሰር የለ። ሁሉ ነገር እንደተሟላ ዘላለም ሙዋሪ ይሆናሉ ይላል። እና ወእነ ዳር አልአኺረተ ለሂል ሐይዋን ሚለ ሌላ ወታ አገር ብላዝም ያቺ አገር ናት፣ የወዳኛው አገር ይችማ የፈተና መድረክ ናት ይላል ማለት ነው። ስለዚህ አላህ ለዛ ለውቃን ይያል። አሁን ክፍለ ጊዜው ስለተገባደደ ዘላይ አንድ አፍታ ረፍት እናረግና እንደገና ኢንሻአላህ እንመለሳለን። ያለው እና ሀልሚ ሙሸምር እንዳሉት ረሱል አለይሂ ሰላቱ ወሰላም ስለ ጀነት አነሱና ሲያወሱ በጣም በሚያማልል መልኩ ሲገልጡና ሲያስተዋውቁ መጨረሻ ላይ ምናሉ? ሀልሚ ሙሸምር ይችን የመሰለች እንግዲህ የተዋጣላትና የአማረች የተዋበች ሀገር ለማግኘት ትጥቁን ሰቅሰቅ አድርጎ የሚንቀሳቀስ ጎበዝ ይኖር ይሆን አሉ። አሁን ሁሉና ሙሸምሪን አሉ አስሓቡ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ሁላችንም ይሄን ለማግኘት ሰለቸን ደከመን ሳንል ዘላለም እንሰራለን ብለው ቃል ገቡ። እንዳሉትም ተሳካላቸው ረዲየላሁ አንሁም ወአርዳሁም። እና እንደምፈልገው እንደምመኘው ተቀብያቸዋለሁ፣ እነሱንም ቃል የገባሁትን እሰጣቸዋለሁኝ ብሏቸዋል። ስለዚህ እኛም በመሰረቱ የእነሱ ተከታይ ነን እያልን ነው። እስከሆነ ድረስም ብቻ በቂ አይደለምና እንደነሱ የሚፈለግብንን ነገር አሟልተን የእነሱ ጋር ለመታደም መሞከር እድሉ አለን የፈለግን ከሆነ ማለት ነው። እና ከዚህ ቀጥሎ ኢና አላህ ላ የስተሒ አን የድሪበ መሰለን ማ በዑዶተን ፈማ ፈውቀሃ ይላል። እንግዲህ ዱንያ ያው የፈተና መድረክ ናትና በነቢዩም ጊዜ አለይሂ ሰላቱ ወሰላም የተለያዩ ውጣ ውረዶች ነበሩ። በጥላቶቻቸው የሚፈጠሩ አተካራዎች በጣም በርካታ ነበሩ። እና በየጊዜው እየመጡ ያንጓጥጧቸው ነበረ፣ ያመናጭቋቸው ነበረ፣ ያስቸግሯቸው ነበረ። ከነዛ ክስተቶች አንዱ ነው የሚያነሳው ዘላይ ማለት ነው። እና አላህ ላ የስተሒ አን የድሪበ መሰለን ማ በዑዳ አላህ ሱብሓነሁ ወተዓላ አንድ ምሳሌ ለመግለጽ የሚያፍር ጌታ አይደለም ወይም ይሉንታ የሚይዘው አይደለም በላቸው ይላል። ያ ምሳሌ በጣም ከማነሱ የተነሳ በዑዷ ቢያክል እንኳን ይላል። በዑዷ ትንኝ ወይም ቢንቢ የምትባለው ማለት ነው፣ የመጨረሻዋ በራሪ እሷን እንኳ ብትሆን ለምሳሌ ልገልጣ ተፈለግኩኝ፣ በእሷም ገልጬ ላስረዳችሁ እችላለሁኝ፣ ምንም ያሳፍረኝ ነገር የለም ይላል። ፈማ ፈውቃ ከሷ በላይ ደግሞ ከፍ ያለ ነገርም ቢሆን ወይም ደግሞ ፈማ ፈውቃ ማለት በትንሽነቱ ከሷ የባሰበት ቢሆንም የማይታይ በሚጃራ በማኩረብ እንጂ ዝም ብሎ ባዶ አይን የማይታዩ ጥቂት በጣም ደቂቅ የሆኑ ፍጥሮች አሉ። እነዛንም ለምሳሌ ልጠቅሳቸው እችላለሁ ከፈለግኩኝ፣ ምን ችግር አለው? ስፈጥር ያልተጸየፍኩትን ስሙን ማንሳት ለምን ጠየፈዋለሁና አፍራለሁኝ ይላል አላህ ሱብሓነሁ ወተዓላ። ይህን ያለበት ምክንያቱ ምንድን ነው? ቀደም ሲል ለምሳሌ ትናንትናው ደርስ ላይ ሁለት ምሳሌዎችን ጠቅሶ ነበረ። መሰሉም ከመሰል ለዚ ተውቀደ ናራ ብሏል። አውከ ሰይቢ ሚነሰማ ምሳሌ ይሰጣል አላህ። ወቲልከል አምሳሉ ነድሪቡሃ ሊናሲ ለዓለሁም የተፈከሩን እንዳለ። ስለዚህ ምሳሌ መስጠት የፍጡር ባህሪ ነው አሉ የሁዶቹ። ሊከራከሩ ነብዩን ማለት ነው። ምሳሌ መስጠት የፍጡር ባህሪ ነው። ይሄ ኪታብ የአላህ ቃል ቢሆን ኑሮ ምሳሌ ሊጠቀስበት ባልቻለ ነበር ይሉሃል ማለት ነው። ይህንንም እንደ ድክመት ሊቆጥሩ ደግሞ በምሳሌው ውስጥ የሚገኙ ነገሮች ለምሳሌ ሱረቱል አንከቡት ላይ ወእነ አውሃነል ቡዩት ለበይቱል አንከቡት የሚል ቃል አለ። ሸረሪትን የመጨረሻ ደካማ የምትባለው ፍጡር ሸረሪት ናት። ሸረሪትን እስተድሯ ያወሳል የሙሐመድ ቁርአን። ስለዚህ ጌታ ረብ ልዓለሚን ፈውቅ አርሺ ሸረሪትን እንዴት አድርጎ ያወሳታል? አሉ እችን አስቀያሚ የሆነች ደካማ ፍጡር። እንደገና ከዛ ይባስ ብሎ ሱረቱል ሀጅ ላይ ደግሞ ዱሪበ መሰሉን ፈስተሚዑ ለሁ እነ ለዚነ ተዕቡዱነ ምን ዱን ላሂ ለየኽሉቁ ዙባባ ይላል። ዝንብን አንስቷል ቁርአን ማለት ነው። እና ሸረሪቱ ዝንቡ ምናምኑ ሀሸራቱ የሚነሳበት ይሄ ተራ እንደው አንድ ጠፈፍ ያለ እንኳን ምሁር ዶክተር እንኳን እንዲህ አይነት ቁሻሻ ነገሮች ዙሪያ አይጽፍም። ስለዚህ ረበል ዓለሚን እንዴት እንደዚህ ደካማ ነገሮችን እንደ ምሳሌ ይጥቀምና በእነሱ የነሱን ስም ያነሳል ይሄ ራሱ የአላህ ቃል አለመሆን ያመለክታል ብለው ሊከራከሩ ሞከሩ ማለት ነው ጥላቶቻቸው ያን አላህ ራሱ በቀጥታ መልስ ሰጠ ነብዩ መልስ ሲሰጡ አልተበቀም ኢነላህ ላ ይስተሂ አይድሪባ መሰለም ማበዑዳ አንድ ነገር ለመግለጥና ለማሳወቅ ከፈለገ ተፈጥሮቹ የፈለገውን ምሳሌ ከፍ ያሉትንና ጎላ ያሉትን እንደሚገልጻቸው እንደ ሰው እንደ መላእክት ያሉትን ተቀቅሞቹን እኮ ተባዎቹንም ሳይቀር ካስፈለገ በመሳሌነት አወሳቸዋለሁ ተነሱም በላይ ከነሱም በታች ያለውን በመሳሌነት ልጠቅሰው የሚከለክለኝ ምን ነገር አለ አላፍርም ይሄን ማድረጉ ይላል ማለት ነው ለምን ሲፈጥር ያልተጸየፈና ያላፈረውን እንዴት አድርጎ ስሙን መጥራት ይጠየፋል ማለት ነው እና ይሄን ጥያቄ እንግዲህ መልስ ከሰጠ በኋላ ህክማውንም ጨምሮ ተከሰ ምን አለ ፈአመ الذين امنوا እነዚህ አማኝ የሆኑትማ ከአስሐቢ መሐመድ ሰለላሁ ወሰለሙ ዐለይሂ ወረዲየላሁ ዐንሁም እነዛ አማኞቹማ ጌታቸው የፈለገውን ቃልና ምሳሌ በሚጠቅስበት ጊዜ فيعلمون انه الحق من ربهم ይሄ የተነገረው ምሳሌ ከጌታ ላለው ሰው ራስ ምን ፈርቅ አለው እሺ የሱ ዘመዶች አይደሉ የሚያካል ክፋዎቹ አይደሉም ፍጥሮቹ ናቸው የሥራው ጥቂቱ ናቸው ዞንም ቲንኝም ሁሉም በፍጥርነት እኩል ናቸው የኛውን ጉዙፉን ሲያነሳ ምን ያገኛል ዞንን ስላነሳ የሚያገኘው ጥቅም አለ የተለየ ነገር ግመልን ስላነሳ የሚያገኘው ነገር አለ ሰውን ስላወደሰ ምን የሚገባለት ገቢ አለ ሁሉም እኩል ነው ፍጥሮቹ ናቸው ፍጥሮቹን ካስፈለገ እንደፈጠራቸው ስማቸውን ያወሳል ችግር የለውም ግን ከሃዲዎቹ ሚዛኑ የተገለበጠባቸው በመሆናቸው ህክማውን አያውቁምና አማኞቹ ጌታ ካለ ጥሩ ነው የጌታ ቃል ነው ብለው ዝም ብለው ሲቀበሉ ከሃዲዎቹ ግን ፈቁሉን ከጌታ የተሻለ ትንታኔ ሊሰጡ ማለት ነው ሊተቹ ماذا اراد الله بهذا مثلا ይሄንን ምሳሌ በመናገር ጌታ ምን ሽቶ ነው ምን ፈልጎ ነው ከላ ሐሻ ሱብሃንአላህ ይለዋል ማለት ነው እንዴት አድርጎ ጌታ ይሄን እናገራለሁ እሱ ደረጃ አንድ ትልቅ ሰው እንኳን ዲህ አይነት ደካማች ነገሮችን አይናገረው ይላል ማለት ነው فلا تدروا لله الامثال والله يعلم وانتم لا تعلمون ያንተ ትልቅ ሰው የሚጸየፈው ነገር ባለማወቁ ይሆናል የሚጠየፈው አስፈላጊ መሆኑ ስላልገባው ይሆናል ማለት ነው አላህ ግን ይሄ ነገር ትንሽን ነገር ለመግለጥ ሌላ አማራጭ የለም አንተ አንድ ነገር ትንሽ ነው ለማለት በዙህን ትመስለዋለህ እንዴ? ትንሽ ነገር በትንሽ ነው ምሳሌው የሚገለጠው። መካከለኛ ከሆነ በዛው በቢጤው ነው። ከፍተኛም ከሆነ እንደዛው ነው። ስለዚህ ሁሉም ነገር በቦታው ያገለግላል ማለት ነው። መልእክት ለማስተላለፍ ስትፈልግ አንተ አንድ ነገር ማዕናዊ የሆነ ነገር፣ ስጉር የሆነ ነገር ግልጽ ካልሆነልህ በምታቃት አካል ባላት ነገር ይቺን ትመስላለህ ይቺን ታክላለህ ብሎ ቢነግሩህ ይገባሃል በቀላሉ ማለት ነው። ስለዚህ ጌታ ዘንድ አቀርቦ ትልቅና ትንሽ የሚባለው ነገር አይሰራም ማለት ነው። ሰዎቹ ግን በራሳቸው አስተሳሰብ እነዚህን ጥቅቅን ተባዎች ጌታ ማንሳት የለበትም ይሄንን ካነሳ ምን ለማድረግ ፈልጎ ነው ትልቁን ሲያነሳ ምን ለማድረግ ፈልጎ ነው ብትለው ግን መልስ የለውም። ይድሉ به كثيرا ይሄንን ምሳሌ ባለመቀበላቸውና በመከራከራቸው ብዙዎቹን አላህ ለስተት ታረጋቸው ይላል። ጌታን ፍቃድ እየተጋፉ ነው እየተጻረሩ ነውና በዚህ ምክንያት አላህ ጋር የተጣሉት ብዙዎቹ ናቸው ይላል። ወህዲ ቢሂ ከሲራ ፋንጻሩ ደግሞ ሌሎችን ብዙዎቹን ወደ ቀናው መንገድ መርቷቸዋል። የመጀመሪያዎቹ ማለት ነው ሁሉ ምን عند ربنا ከጌታችን የመጣ ነው ብለው በመቀበላቸው ያአላህን ፍቃድ በማክበራቸው እነሱን ደግሞ አላህ መልካም እድል ሰጥቷቸዋል። በዚህ ሰበብ እናንተ ግን ምንም ፋይዳ የለው ትላላችሁ ያወቀበት ተፈይዶበት አልባላቸው ይላል ማለት ነው። وما يدل به الا الفاسقين እንዲህ አይነት ምሳሌያዊ አነጋገር የሚሳሳት አይኖርም አፈንጋጮች አመጸኞች እንጂ አመጸኞች ሁልጊዜ ጌታ የሰራውን ነገር ለምን እንዴት ይያሉ ጌታ ጋራ በመጋጨት ለኪሳራ ይጋለጣሉ። ቀናኤዎች ግን ጌታ ያለው ነገር ከሁሉም በላይ እሱ ያቃልና ጌታ ታለ ኸይር ነው ብለው ይቀበላሉ በዚህ ምክንያት ሄዳ ያገኛሉ ማለት ነው። الذين ينقضون عهد الله እነዚህ እንግዲህ የጌታን ፍቃድ የሚጻረሩና የሚጋፉ የሆኑት ፋሲቆች ወይም አመጸኞች ልዩ መልእክታቸው ምንድነው ብትል ተውቃልቸው ከፈለክ ያአላህን ቃል ኪዳን የሚያፈርሱ ናቸው። መጀመሪያ አላህ ቃል ኪዳን ያስገባቸውን ነገር አይጠብቁምና አያከብሩም ማለት ነው። ለምን አቂል ቢሆኑ ኑሮ የጌታን ቃል ኪዳን ማክበር ነበረባቸው። ጌታ ማንንም ሰው ላይ ይስአሉ አማይፍአል ብሏል። ከሚሰራው ነገር ማንም ፍጡር ሊጠይቀው አይገባም። እኔ አውቅልሃለሁ ካንተ የተሻለ ሊል አይገባው ማቅሙ አይደለም። ይሄንን ሁሉም ሩስሎች ነብያት ተጠንት ጀምረው አስተምረዋል። ጌታ የሆነ ኸይር ነው ያላችሁን ነገር ዝምብላችሁ ኸይር ነው ብላችሁ ተቀበሉ፣ ሸር ነው ያላችሁን ሸር ነው ብላችሁ ተቀበሉ። እናንተ ግን በውስጥና አቅማችሁ በተገላቢጦሽ እሱ የጠላውን ወዳችሁ እሱ የወደደውን ተጠላችሁ ከጌታ ጋር ትጋጫላችሁና በጌታ በወሰነው ነገር ጣልቃ አትግቡ ብለው ነው ሁሉም የቀድሞ ነብያትን ጭምር ያስተማሩት። ሰዎች ግን ይሄን ቃል ኪዳን ጥሰዋል ማለት ነው። እና አንድ ነገር ሲናገር ልክ ጓደኛው እንደተናገረ ለምን እንደሃል ምን ፈልገ ነው ይላል። ጌታን እንዴት ትለዋለህ እንደዚህ? እንኳን ጌታ ቀርቶ እንዳንተው የሚበላ የሚሸናውን እንኳን አለቃህን እንደዚህ ብለህ ነገር አትደፍርም አይደለም እንዴ? እሺ ጌታዬ ነው የምትለው አለቃ ሲያዝ አንድ ነገር ሲል ይሄን ደካማው እንኳን ያ ጌታ ረበ ሰማያት ወልአርድ ግን የተናገረው ቢናገር ያዘዘውን ቢያዝህ እሺ ማለት ሲገባ እንዴት እንዲህ አለ እንዲህ የምትል ከሆነ ይሄ ራስክን አደጋ ውስጥ ነው የምትጨምረው። እና የዛ አይነት ባህሪ የሚታይባቸው ፋሲቆች ናቸው አለ። አፈንጋጮች ከአላህ ፍቃድ የራቁ ናቸው ማለት ነው። እና ምን ባዲ ሚታቂ አላህ ቃል ኪዳንን አጥብቆ ተጣለባቸውና አደራ ታጠነከረባቸው በኋላ የጌታን ቃል ኪዳን ረግጠው ዝም ብለው በስድነት የሚናኙት ናቸው እንደዚህ የሚሉት እንጂ አቅም ማሰብ የሚችል ሰው ይሄን ሊላ ይገባው ማለት ነው። ويقطعون ما امر الله بها ان يصل الله ደግሞ سبحانه وتعالى እንዲከተል ያዘዘውን ነገር በግዴለሽነት የሚቆራርጡ ናቸው። الله سبحانه وتعالى የተለያዩ ነገሮችን እንድናከብር አዘዞናል ማለት ነው። ካዘዘው ሁሉ የመጀመሪያውና ግንባር ቀደሙ ተውሂድ ነው። የተውሂድ ሰንሰለት እንዲቆረጥ አይፈቅድም الله سبحانه وتعالى። የመጀመሪያው ነብይ አስተምሯል መሰረት ጥሏል። ሁለተኛው ነብይ ሲመጣ ያጠናክረዋል። ሶስተኛው ሲመጣ የበለጠ ያጎለብተዋል። የተውሂድ ሰንሰለት ሁሉ ግዜ ተትውልድ ወደ ትውልድ መሸጋገር አለበት ብሎ ነው ጌታ ሩስሎችን የሚልከው። ሰዎች ግን ትንሽ ክፍተት ባገኙ ቁጥር ሰይጣን ጋራ ተባብረው ተውሂድን አሽቀንጥሮ ይጥልና ሽርኩ ሲዘፈቃል። አላህ እንግዲህ እንዲከበር እንዲጠበቅ ያዘዘውን አደራ ጣለ ማለት ነው። እና አላህ እንዲቀጠል ያዘዘውን ነገር ተውሂድ አንድ ቀን በአንድ ትውልድ ላይ እንዲቋረጥ አይፈልግም አላህ። ሰዎች ግን ማአት ግዜ ነው የተውሂድን ሰንሰለት እየቆራረጡ የመጡት ማለት ነው። እንደገና ዝምድናን እንድንቀጥል ያዛል። ዝምድና ሀቅ በጣም ከባድ ነው። እና ሰዎች ግን የዝምድና ሀቅን የሚያከብሩት የሚረግጡት ናቸው የሚበዙት ማለት ነው። ይህ ሁሉ እንግዲህ የብልግናቸው መገለጫና ምልክት ነው ይላል አላህ ሱብሃነሁ ወተዓላ። ወይፍሲዱነ ፊል አርድ እንደገና በምድር ላይ ጥፋትን የሚያሰራጩ ናቸው። ራሳቸው መባለጋቸውና ማጥፋታቸው ሳይበቃቸው ባለ በለላ አቅማቸው በመሬት ላይ ፈሳድ እንዲሰራጭ የሚባትሉ ናቸው። ሰው ሁሉ እንደነሱ ካፊር እንዲሆን፣ ሰው ሁሉ እንደነሱ ሙናፊቅ እንዲሆን፣ ሰው ሁሉ እንደነሱ ልግመኛ ሸረኛ እንዲሆን ነው ሁልጊዜ የሚሰብኩትና የሚጥሩት የሚያስተባብሩት ማለት ነው። የዛ አይነቶቹን ሰዎች ነው አላህ አደጋ ውስጥ የሚጨምራቸው ይላል። ኡላኢከ ሁሙል ኻሲሩን እና እነዚህ እንግዲህ ከተፈጠሩበት ዓላማ በተቃራኒው ነውና እየሄዱ ያሉት በመጨረሻ ተጉዘው ኪሳራ ላይ የሚወድቁት እነዚህ አይነት ሰዎች ናቸው ይላል አላህ ሱብሃነሁ ወተዓላ። ለመዳን የፈለገ ሰው ግን ጌታ ያለውን ነገር ከበደ ቀለለ ሳይል በቀጥታ አንተ ያልከው ኸይር ነው ባይገባኝ ነው ብሎ ነው የሚቀበለው። እና በአላህ ፍቃድ ጣልቃ ገብቶ የሚያቦካና ለምን እንዲህ አለ ለምን እንዲህ አደረገ የሚል ካለ ይሄ ስተቱ ይሄ ብቻ ሳይሆን መጀመሪያ ቃል ኪዳኑን ያፈረሰ ነው። ከዛ ጌታ እንዲከበር ያዘዘውን ሁሉ የደፈረ ነው። ይሄ ባህሪው ደግሞ በዚህ መልክ እስከቀጠለ ድረስ የመጨረሻ ግቡ ዘላለማዊ ኪሳራ ሲኦል ይሆናል በማለት ውሳኔውን አሳለፈ ማለት ነው። ከይፈ ተክፍሩነ ቢላህ ለመሆኑ የሰው ልጆች እንዴት በጌታችሁ በአላህ ትክዳላችሁ? ነው ሌላ ነገር ብትክዱ አንሷችሁ ደግሞ ብላችሁ ረበ ሰማዋት ወልአርድ ኻሊቅ አልአርድ የሆነውን ጌታ እንዴት ትክዱታላችሁ? ጌታን መካድ የሚያስከትለው መዘዝ ቀላል መሰላችሁ? እንዴት በአላህ ትክዳላችሁ ብሎ ጥያቄውን ያነሳል ማለት ነው። ወኩንቱም አምዋታ እናንተ እኮ ወደዚች ዓለም ከመምጣታችሁ በፊት ሁላችሁ ሙታን ነበራችሁ። ማለት ያልነበራችሁ ያልነበረ ነገር ሙት ነው። ገና ሳልፈጠር በፊት ሙት ነበርን ማለት ነው። እና ወደ ህይወት አልመጣንምና ትናንትና እኮ ሁላችሁም አልነበራችሁም። ካለመኖር እንደገና ወደ መኖር ያመጣኋችሁ እኔ አይደለሁም እንዴ? እኔን ታዲያ ካለመኖር ወደ መኖር የለወጥኳችሁን ጌታችሁን እንዴት ልትክዱ ይደፈራችሁ? ይላል አላህ ሱብሃነሁ ወተዓላ። ፈአህያኩም ትናንትና ምንም ማሰሙ ማስለሙ የአፈር አካል ነበራችሁ። ሰው በመሰረቱ ያው ካፈር ነው የተፈጠረው። ዛሬ አንተ እንደ በጫማ እንደምትረግጠው አፈር ነበርክ ተናንት። ከዛ ካፈር አይደለም ነው የተከበረ ሰው አድርጌ ያመጣው ይላል። ከዛ ሳመጣ አይነን ስከፍትልህ ጆሮን ስከፍትልህ ህሊናን ሳዘጋጅልህ እንደገና እኔ በሰጠሁ መሰሪያ እኔ መካድ እኔ መሰደብ ሆነ ወረታህ ይላል አላህ ሱብሃነሁ ወተዓላ። ትናንትና አፈር የነበረው እንግዲህ የተከበረ ፍጡር አድርጎ ተፈጠረው በኋላ በልቶ ጠጥቶ የጌታን ምግብ ሲጎረምስ የምን ጌታ ነው ዞር በል ማለት ይሄ ነው የኔ ወረታ ይላል አላህ ሱብሃነሁ ወተዓላ። وكنتم امواتا فاحياكم من يكتنانتنا منهم ما سموا مدرمو ترى افرو داقي ينبراچوتن هياو ادرگي يفطركنا يقومقواچو ني نبركني ايدلم انديلا ثم يميتكم اندگنا دمو تفطراچو يفكركوتني حالا نوريا ادمياچو سيتناقق بيموسداچو مني نني يهنن دمو لتكدوني اتچلم بيقنوا غزالو ايدلم انديلا يهنن ميارگيتا يزاينت هايلنا سلطان يالو گيتا غارا مگاچت اوني اواطال الى الله سبحانه وتعالى. ثم يحييكم عندنا يوم القيامه سيدرس دغمو يالول بغد اهونم تموتن بوالا فردوقيتو لنكرالن بتلوم الله غن يالول بغد عندنا ملسو هيو ادرغو يابطاچوال تمدركرس لتتوطو يادرغال. ثم اليه ترجعون كذام يال فقاداچو بتودو بود بتلوم بغد ودسو تملسنا حساباچون تاقربالاچو اندي عينتو جيتا غار تادا متالات من يال استقال بلاچو نو الى الله سبحانه وتعالى. ብሪታራ ግይታን ተሻል ያለ እንኳን ጉልበት አለ የተባለ ባለ ስልጣን ጋራ መጋጨት ምን ያህል መዘዝ እንደሚያስከትል ታቃለ። ስለዚህ አቅመን አውቃ አድበ ነው የምትቀመጠው። አላህ ግን ተናንትና ያልነበርከውን ጥሪ አፈር የነበርከውን ሰው አደረገ። እንደገና ደግሞ አንድ ፈጥሮ የፈለገውን ያህል ታኖረ በኋላ ያለውን በግድ ደግሞ ወሰደ በሞት ተረገ። ይሽ አቅም ካለ አልሞትም ብለ ለምን እግረን አንፈራጣ አትቆም አለ ሞትንም ይከላከል። ስለዚህ ይሄንን ያሳየዋችሁ እንዴት አይገባችሁም ኢላላ አላህ ሱብሃነሁ ወተዓላ። ነገ ደግሞ እንግዲህ ኩሉ ሻመት ኩሉ 10 ሻመት ኩሉ 100 ሻመት በስብሶ ደብዛው ጠፍቶ የነበረው ና ተመለስ ብሎ በቅጽበት እንዳለ እንዳሸናፍልቶ ያመጣሃል። ይሄን አይነት ጌታ ታዳ አንተ እንደ ቀላል አይተ እንደ ጓደኛ ተከራከረዋለህ ኢላላ አላህ ሱብሃነሁ ወተዓላ። ثم إليه ترجعون ና የሆነው ሆኖ በመጨረሻ ወደዳችሁም ጠላችሁ ወደሱ ተመለሳላችሁ። በምትመለሱ ጊዜ يعني كنا نستنسخ ما كنتم تعملون إنا كنا نستنسخ ما كنتم تعملون سسروت ينبرو أكتف سايكر تتولر كستالة ألفة درس بديكا بسكون دياد الرقاتنا قال هلو بمولو بمزقب تزقايتاك وشتلالك اقرأ كتابك إلى هالمان إنا سمانية مت دفلك زلزبارك ستجمالك ينبرو هلو ማንም ማላየኝ ማንም አይታዘኝ አልከው በጨለማ በክፍል ገተ በዚናው በምኑ ሲጨባለቅ የነበረው ሁሉ ይሄን ያህል ዚና አለ ሁሉ ይወጣል መስገቡ ማለት ነው። ዛሬ የሰው ልጆች በሰሩት መስታሪያ ስንት ጉድ ይወጣ ነው አይደለም እንዴ? ፋላህ ረብ አልዓለሚን جهاز እየተሰጀለ ነው ያለው ካሜራ ስር ነው ያለ ነው። ዛሬ ሳይር መንገር ላይ ያለ እንደው እንዴት ነው የምትሸማቀቁ? ገና አስቀድመ እሱ እንዳትሰጅለ ያአላህ ካሜራ ግን ተረስቷል። ማን ትዝለዋል? ፈለከውን ታወራለህ ጉንጭህ እስከሚያመድ ድረስ፣ የፈለከውን ትሮጣለህ ወደ ባክል፣ የፈለከውን ትዘርፋለህ፣ ትገፋለህ፣ ትለፈልፋለህ። የሁሉ በካሜራ በቪዲዮ ስር ነው በአላህ ስም። ያሁን ተዘጅሎ ጋራ ተራራ መስሎ ነው ጥራዝ የሚመጣልህ ስራ። ጋራ ተራራ መስሎ በሙሉ ተከምሮ ተከምሮ መክተባ አይታችኋል? ስንት መጽሐፍ ነው አንድ መክተባ ውስጥ ያለው? ያንተ ያን ትልቅ መክተባ የሚያክል ይሁን 80 ዓመት ያስመዘገብከው አን መክተባ ሆኖ ይመጣልሃል ማለት ነው። ስንት ጦን ስንት ኩንታል ያ ይመጣና አላህ እንግዲህ እንደ ዘለምከኝ እንዳትል አንተ ራስህ አንብብ። ተመጀመሪያው ቀን በመቼ ተወለድክ? እኔ ገሌ ገሌ ልጅ ተባልኩት በገሌ ሀገር በገሌ ክፍለ ሀገር በገሌ እናት አባቴ በእንዲህ አይነት ቀን በእንዲህ አይነት ወር በእንዲህ አይነት ደቂቃ ተወለድኩኝ ይላል ግዛ መዝገብህ። ከዛስ በዛ ቀን እናቴን ጠባሁኝ ስንት ጊዜ ያመጣልሃል ማለት በሁለተኛው ቀን እንደዛ አደረኩኝ በ80 አመት ድረስ ያደረካት በሙሉ ቁጭ ትላለች ማለት። ከዛ በኋላ ምን ይልሃል አላህ? አንተ ራስህ ነው የምታነበው። እቅራ ኪታብ ከፋ ቢነፍስከ ለየውማ አለይከ ሐሲባ ማንም አንባቢ አይቀጠርልህም። መሰረት ትምህርት ፊደል ያልቆጠርክም ብትሆን ግድ የለም እኔ የተባበረሃለሁኝ የማንበብ ችሎታውን ሰጥቻለሁ አንተው አንብብ ይልሃል ማለት አዳላውን ሲያሳይ። ስለዚህ ተርትረህ ታነበዋለህ። በማን ፊት ነው የምታነበው? ይሄንን በሚያክሉ ሰዎች ፊት ነው የምታነበው? በአለም ፊት የዓለም ህዝብ ዛሬ ያለው ብቻ አይደለም ምድር ላይ ታውን ቀደም ዓለም ከተፈጠረ ስንት ነው ምድረ ከርስ ውስጥ ያለው ስንት መላእክት ነው ወደፊትስ የሚመጣው ስንት ነው ጂኑም ይጨመራል ሰው ብቻ አይደለም እኛኑ የሚያክል ደግሞ ይመጣል ሌላ እንደገና የሰማያት መላእክት በሙሉ ዙሪያውን ዘብቁማል ያ ሁሉ ተሞላበት ዓለም ጉዲህ ነው ራስህ በገዛ እንደበትህ እንደም የሰራውን ስራ በሙሉ ትናገራለህ ትናዘዛለህ እና ምንድነው የተጨመረብህ የተቀነሰብህ ነገር አለ ታቸው ይላል ደግሞ መብትህ ነው መቼም አንድ ነገር ሲሰራ ግድፈት ስተት አይጠፋም እና እነዚህ ሰራተኞች መላእክቶች ጥንቁቅ ናቸው በመሰረቱ ግን አንተ የተጋነነ ነገር አለ ትንሽ ስተት አለ ወይም የጎደለ የተረሳ ኸይር አለ እምትል ከሆነ ምን ትላለህ ይላል አስተያየት እንዲሰጥ ራሱ ይህ ጊዜ ማል ይሃደል ኪታብ ላ ይጋድሩ ሰጊረተ ወላ ከቢራ ኢላ አህሳ ምንም ነገር የለም መዋሸት አትችልም እዛ ቦታ ላይ ስለዚህ የምትተቸው ምን ሆነ ትችቱ ውዳሴ ይሆናል ማለት ነው የመላእክቶቹን ብቃት የሰራተኞቹ ጥንቃቄ ታረጋ ትመሰክራለህ ራስ ምን አይነት መጽሐፍ ነው ትንሽ ነገር ትልቅ ነገር አንድ ደቂቅ ነገር የምን የማያመልጠው ሁሉን ነገር አጠናቆ ነው ምን አይነት ነው ለቀልዲም ለጫዋታም የተናገርኩት ሁሉ ዝም ብለ ይመዘግባሉ እንዴ ይሄ ነው ነውር የሆነው ማለት ነው ሌላ የለም ሌላ ምንም ነገር የለም ስራ ስራ ነው ስራዬ ነው አለቀ ከዛ በኋላ እንግዲህ ውሳኔው ያአላህ ነው ማለት ነው ፈሪቁም ፍልጀና ወፈሪቁም ፍሳይር ስለዚህ ሱመ ኢለይ ቱርጃኡን ወደሱ ትመለሳላችሁ ይላል ወሆ الذي خلق لكم ما في الارض جميعا ደሞ እኔ ለእናንተ ቀላል ጌታ አይደለሁም ባለውለታችሁ ነኝ በዚህ በምድር ላይ የሚያስፈልጋችሁን ነገር ሁሉ የፈጠርኩላችሁ እኔ አይደለሁም ምን ማን ሌላ የፈጠረልህ ነገር አለ ይላል ሲተናገር አላህ Subhanahu Wa Ta'ala አንተን ብቻ ፈጥሮ ምድር በዳ ላይ ምላስ የሚቀመስለልበት ቦታ ላይ ቢወረውሩ ምን ተወን ነበር ስንት ጊዜ ትልኖር ትችል ነበር ግን መሬት ላይ ሲፈጥርህ ለመኖር የሚያስፈልግህን ነገር ሁሉ አዘጋጅቶ ነው ማዱን ዘርግቶ የሚያመጣህ ማለት ነው ወማ ሚን ዳበቲን ኢላ አለላህ ሪዝቁሃ እንግዲህ ሀብታም እንደ ሀብታምነቱ ድሃም እንደ ድሃነቱ ድርሻውን በመሰረቱ መኖር የሚያስችለውን ነገር አዘጋጅቶ ዶማን ሰጥቶ ነው የሚያመጣው ማለት ነው ወለዚ ኸለቀ ለኩም ማ ፊል አርድ ጀሚዓ በመሬት ላይ ያሉ ነገሮችን ሁሉ ለእናንተ በአጠቃላይ የፈጠረላችሁ እሱ ነው ይላል ስለዚህ በምድር ላይ ያለ ነገር ሁሉ የሰው ልጆች የጋራ ንብረታቸው ነው ማለት ነው ይሄ ደግሞ ሊታወቅ የሚገባው በምድር ላይ ያሉ ጸጋዎች ሁሉ በሙሉ የሰው ልጆች የጋራ ንብረት ነው አንዱ ባለቤት ሆኖ ሌላው የቤተ መልካች መሆን የለበትም መሬት ያፈራችሁ ለሰው ልጆች ሁሉ የጋራ ንብረት መሆኑን ያረጋግጥልሃል ያ አያት ማለት ነው እና መሬት ራሷ ለጋራ እንደተፈጠረችልን ሁሉ والارض وضعها للانام الى سوره الرحمن ላይ እቺ የጋራ አገራችሁ ናት ምድር በሷ ላይ የሚገኘው ነገር ሁሉ በሙሉ የሁላችሁም ንብረት ነው ይላል ሲባል ግን ሁሉ ሰው እኩል ይሁን እንደ ሹዕያ ማለት አይደለም ሁሉ ሰው እኩል ይሁን ማለት አይደለም በሞያው በችሎታው ያው ባገልግሎቱ ያንዱ ደሞዙ ከፍ ይላል ያንዱ ዝቅ ይላል በመሰረቱ ግን ጦማዳሪ ሊኖር አይገባም ሀብታም ካለ እኔ ሀብታም የሆንኩኝ ጌታ ቀድሶኝ ነው መርጦኝ ነው የራሱ ጉዳይ ሊላ አይገባውም ካለችው ቀንሶ ቆርሶ ለድሃው መስጠት አለበት ጦማዳሪ ሊኖር አይገባም ምድር ላይ አርቃኑን የሚሄድ ሰው ሊኖር አይገባውም የስርጭቱ ከፍዝቅ ማለት ያ የተለያየ የሙያ ጉዳይ ነው የችሎታ ጉዳይ ነው አንተ በአገልግሎት ልክ ነው የምታገኘው ማለት ነው ግን በመሰረቱ ቦታ የሌለው ሰው ሊኖር አይገባም ለምን ለሁላችሁም በምድር ላይ ያለን የጋራ ንብረት አድርገን የፈጠርኩላችሁ እያለ ነውና ማለት ነው እና በምድር ላይ ያሉ ነገሮች ሁሉ እንደ ምግብ ሁሉም አያገለግሉም አንዳንድ ጊዜ እንደውም በተቃራኒ መርዝ የሆኑ ነገሮች አሉ ወጅ ነገሮች አሉ አይደለም የሚያወድሙ ነገሮች አሉ እነዛም ሳይቀሩ ለሁላችሁም ጥቅም ብዬ ነው የፈጠርኩት እያለ ነው አጠቃቀሙን ስላላወቃችሁ እንጂ በምድር ላይ የማያገለግል ነገር የለም ነው ይሄ ደግሞ በሳይንሱ እንግዲህ ስንት ሚስጥር ያዘለ ነገር ነው ማለት ነው እኛ አሁን እባብ ምንድነው ፋይዳው እንላለን ማለት ነው ግን ምንድነው ፋይዳዋ ሰውን ተቃበስተካ እህ ዝንብ ምንድነው አገልግሎቱ ምን ይፈይዳል እንላለን ላ የማይፈይር ነገር የለም ችግሩ ግን እኛ አጠቃቀሙን ስለማናቅ ማህይሞች ስለሆን ያ ብዙ ነገር ፋይዳ ቢስ አድርገን ነው የምናየው ማለት ነው በአሁኑ ጊዜ ግን የሰው ልጆች በተወሰነም ደረጃ ቢሆን እውቀታቸው እያደገ በሄደ ቁጥር በሰለጠኑ ቁጥር በምድር ላይ የሚጣል የለም እያሉ ነው ታወቁት ማለት በምድር ላይ በቀጥታም ሆነ በተዘዋዋሪ ጠቃሚ ነው ሁሉን ነገር አላህ ያደረገው ሁሉ ነገር ግድ መበላት አለበት እንዴ በመበላት ብቻ አይደለም ዋጋ የሚያወጡ ብዙ ነገሮች አሉ ማለት ነው፣ ጥቅም የሚሰጡ ነገሮች። እነዛን ሁሉ እኔ ነኝ የፈጠርኩላችሁና ያስገኘሁላችሁ ይላል ማለት ነው። አጀሚዓን እና አከደው ማለት ነው። በአጠቃላይ በምድር ላይ ለእናንተ ጥቅም ያልተፈጠረ ከቶ ምንም የለም። የብሱንም ባህሩንም ያካትታል በአጠቃላይ ማለት ነው። በምድር ላይ አንድ ነገር ካለ ጥቅም አለው። ጥቅም ካለ ደግሞ ለማን ነው? ለኗሪዎቿ መሆን አለበት ማለት ነው። ስለዚህ አንድ ጉልበት አለ ብሎ ሁሉን ነገር እያግበሰበሰ እንደ ሚሊዮነር መሆን፣ ሌላው ደግሞ ሁልጊዜ አዳሪ መሆን የለበትም። ተቻችላችሁ ተከባብራችሁ ሁላችሁም የጋራ ንብረታችሁን መጠቀም መቻል አለባችሁ ነው። ይህን አያት ብቻ ሰዎች ተረድተው በስራ ላይ ቢያውሉት ኑሮ በምድር ላይ ያሉ ችግሮች በሙሉ ይወገዱ ነበር። እና ስግብግቦች፣ አምባገነኖች እና እኛ ብቻ እንኑር እያሉ ነው ሌላውን ቦታ እያሳጡ ሁልጊዜ ጦርነት ችግር የሚመጣው ማለት ነው። ግን ሁሉም አንተም ወገኔ ነህ ወንድሜ ነህ ተብሎ ተተኳከረ፣ አላህ የሚበቃውን የኢኮኖሚ ክምችት አስቀምጧል ምድር ላይ በየብስም ሆነ በባህር በምድረ ከርስም ሆነ በጀርባዋ ያሉ ነገሮች ለሰው ልጆች ቁጥራቸው እየበዛ በመጣ ቁጥር እሱም ፐርሰንቱን እየጨመረ ነው የሚመጣው ማለት ነው። ማዕድን አለ በምድር ውስጥ እስካሁን የተወጣው እዚህ ግባ የሚባል አይደለም። የሰው ልጆች ገና ክትቻፍ አላደረጉትም። በባህር ውስጥ ያለ ማዕድን ይህን ያህል የሚባል አይደለም። ያን ሁሉ ግን ተስማምተውና ተከባብረው ተደጋግፈው ቢያወጡት ሁሉም ተርፏቸው ወደ ውስጥ የሚጠሉ ይሆን ነበረ። ግን ስንት የተከማቸ ነገር አለ። አንተም ትጣላው እችንዋን የትጣላው እኔ ትጣላው በሚለው ነው። ተባብረን ሌላ ንብረት አለ ከዚህ የበዛ ለሁላችንም የሚበቃ ቢባል ኑሮ ሁሉም ተጠቃሚ ይሆን ነበር። ግን በራስ ወደድነትና በስግግነት በትንሿ ነገር መናከስ ሆነ የሰው ልጅ ስራው። ይሄ ደግሞ አኸራ ሳይሆን እዚሁ ራሱ አዛብ እየሆነብን ነው ማለት ነው። ثم استوى الى السماء እና ምድርን እንግዲህ በዚህ መልክ ለእናንተ ታዘጋጀና ታስተካከለ በኋላ እንደገና ደግሞ የላይኛውን ዓለም አላህ ሱብሓነሁ ወተዓላ ለማስተካከል ወደ ሰማይ አቀና፣ ወደ ላይኛው ዓለም ማለት ነው። ፈሰዋሁነ ሰብአ ሰማዋት አንድ አይሉ ሰባት ሰማያቶችን በተለያየ ርቀት ደረደራቸው፣ ገነባቸው። ይሄ ደግሞ የበለጠ ጥበቡንና ኃይሉን አጉልቶ የሚያሳይ ነው። ምድር እንደ ምድር ያው ባህር ላይ ነው ያለችው። የሰማይ ግን እባዶ ህዋ ላይ ነው። በዚህ ስፋትና ክብደቱ አንዱ ሰማይ ግንዳኔ ውፍረቱ ብቻ እኛ እንደዚህ ስንገምተው አሁን በስሜታችን እንደ ቆርቆሮ ጥቅልል የምትል ቀላል ነገር አድርገን ነው የምናየው። አንዱ ሰማይ ውፍረቱ ግንዳኔው ብቻ የወርዱና የቁመቱን ትቶ 500 ዓመታት የሚያስጉዝ ነው ብለዋል ረሱል ዐለይሂ ሰላም። ይህን ያህል ክብደትና ስፋት ኑሮት እባዶ ህዋ ላይ ሊቆም የሚችል ፍጡር ሊያመጣ የሚችለው ማን ነው? አላህ ተዓላ ሆነ በስተቀር። ሁለተኛውም ሰማይ ሲመጣ ያው ነው፣ ሶስተኛውም ሲመጣ እንደዛው ሰባት ውስጥ፣ ከዛ በላይ ደግሞ አርሽ ይመጣልሃል። አርሽ ደግሞ እነዚህን ሁሉ በሙሉ ጠቅሎ እንደ ቀለበት ነው የሚሆኑት ሌላ ዓለም በእሱ አንጻር ሲታዩ ማለት ነው። ይህን ሁሉ ያደረገ ጌታ ነው። ላይኛውን ዓለም ደግሞ በፍቃዱ በኃይል በጥበቡ ሰማያት ሁን አለና ትእዛዙን ሲሰጠው ወዲያውኑ ተሰየመ ማለት ነው። ዳረስተታል ሰብአ ሰማዋት ሰባቱን ሰማያቶች ሁሉ አስተካክሎ አከናውኖ ቁጭ አደረጋቸው። ከዛ ጀምሮ እስካሁን ድረስ አንድ ቦታ ሲያና ጥገና ምናምን ሳያስፈልገው ሁሉም ተሟልቶ አዲሱ ነው ይገኛል እስካሁን ድረስ ማለት ነው። ይህን ሁሉ ያደረገ ጌታ ነው አላህ ማለት። ወሆ ቢኩል ሸይን አሊም እሱ በሁሉ ነገር ፍጹም አዋቂ ነው። እሱ የማያውቀው ምስጢር ከቶ የለም። በሰማያትም በምድርም በሰማይም በሁሉም ነገር እውቀት የተባለ ሁሉ እሱ ዘንድ ነው። በሱ እውቀት አንጻር ሌላ አዋቂ ከቶውንም የለም። እንዲህ አይነቱ ጌታ ጋር ታዲያ መጣላት እብደት አይደለም ነው የሚለው አላህ ሱብሓነሁ ወተዓላ። አቅማችሁን ወቁ የሰው ልጆች። ስለዚህ አቅማችሁን አውቃችሁ ከጌታችሁ ተስማምታችሁ ህይወታችሁን ከመራችሁ በዛ ዓለምም የተደላደለ ኑሮ ታገኛላችሁ፣ በዛኛው ዓለም ደግሞ ወበሽር ለዚነ ባለው የዘላለም ጀነት አወርሳችኋለሁኝ። ከዚህ ፍቃድ የምታፈነግጡ ካላችሁ ግን ያው ቅድም ወጠቁና ረለቲ ወቅዱንና ሰው የሚለው ይጠብቀሃልና ይህንን ንገራቸው እያለ ነው ለመለክተኛው ለተወካው ማለት ነው። ነግረውናል፣ ሰምተናል። ምን ያህል እንግዲህ እንደምንቀበለው የራሳችን ምርጫ ነው የሚሆነው። አላህ ስብሓነሁ ወተዓላ ሂዳውን ያድለን ለመስራትም ያብቃን እያል የዛሬው ደርሳችን እዚህ ላይ ይጠቃለላል። ወሰለ ላሁ ወሰለም አላ ነቢዩ ላ ልቃ። ሰላሙ አለይኩም ወረሕመቱላህ። ጥያቄዎች አሉ? እሺ፣ የቸኮሉ ቢሄዱም ያሉት ከስ ብላችሁ ታዳምጣላችሁ። አለግርግ እንግዲህ ጥያቄዎቹ በጣም በርካታ ናቸው። እንደምጣጣቸው ጠይቃለሁኝ። የመጀመሪያው ጥያቄ አላህ ሱብሃነሁ ወተዓላ ቁርአንን በባሪያ ላይ ያወረድኩት እያለ የጅብሪል ቃል ነው የሚሉ አሉ። ሙሐመድንስ የጅብሪል ባሪያ ነው ማለት ይችላሉ ይላል። እሺ እንግዲህ ልግመኛ የፈለገው ሊል ይችላል። አሁን ጊዜ ሆነ ታሁን ቀደምም ወደፊትም አላህ ሱብሃነሁ ወተዓላ ያው መመሪያውን አስቀምጧል። የሚቀበሉ ተቀብለዋል፣ የሚለግሙ ደግሞ ቀጠሮ እስከሚደርስ ድረስ የፈለጉትን መዘላበድ ይችላሉ። ግን ሌላው በእንዲህ አይነቶቹ መሰሪዎች ተሆነ አብዶ ስተት ውስጥ እንዳይገባ